وإذ أخذنا ميثاق بني إسرائيل لا تعبدون إلا الله وبالوالدين إحسانا وذي القربى واليتامى والمساكين وقولوا للناس حسنا وأقيموا الصلاة وآتوا الزكاة ثم توليتم إلا قليلا منكم أنتم معرضون. وإذ أخذنا ميثاقكم لا تسفكون دماءكم ولا تخرجون أنفسكم من دياركم ثم أقررتم أنتم تشهدون. ثم أنتم هؤلاء تقتلون أنفسكم وتخرجون فريقا منكم من ديارهم تظاهرون عليهم بالإثم والعدوان وإن يأتوكم أسارى تفادهم وهو محرم عليكم إخراجهم أفتؤمنون ببعض الكتاب وتكفرون ببعض فما جزاء من يفعل ذلك منكم إلا خزي في الحياة الدنيا ويوم القيامة يردون إلى أشد العذاب وما الله بغافل عما تعملون. أولئك الذين اشتروا الحياة الدنيا بالآخرة فلا يخفف عنهم العذاب ولا هم ينصرون. وإذا أخذنا ميثاق بني إسرائيل لا تعبدون إلا الله وبالوالدين إحسانا واذكر لهم يا رسولنا أن دمالتنا أهنم بمجأمر ملكتن ياتشن هوي أستوصات شويلة يا بني إسرائيل وچي يا نبي الله يعقوب لجوچن تنكر على كالكدان يا ذنبات شو موانا اتشنن استي أهنم دقاق ما أستوصات شونا أسكنزبات شو إنا كالكدانو من يمين لبرا لا تعبدون إلا الله إنا أنت يا يعقوب زر وچن دموانا اتشيو ከአላህ በስተቀር ማንንም አትገዙና አታምልኩ እምነታችሁ በአንድ አላህ ብቻ የጸና መሆን አለበት እንጂ የተለያዩ አወናባጅ መሪዎቻችሁ የሚሰጧችሁን የተሳሳቱ ነገሮች በመቀበል ከኔ ተውሂድ እንዲያትዛቡና እንዳታጋድሉ ለአንድ አላህ ብቻ ከተብላችሁ ተገዙና ታዘዙ ያልናቸው መሆናችንን አስተውታችሁ እና እንግዲህ ያው ነብዩላህ ሙሳ ባመጡት መሰረት ተውሂድ ምን ግድ የማይቀየርም ከአላህ በስተቀር በቀጣም ሆነ በተዛሪ ሊያመልኩት የሚገባ ምንም ነገር የሌለ መሆኑ ነው ሁሉም ነብዮች አስተማሩት። የሁዶቹ ግን በተለያየ መልክ ያው ተውሂድን ተቀበለናል ቢሉም እንኳን መልሰው እንደገና ሽርክ ውስጥ ሲደፈቁ ይገኙ ስለነበረ ከአላህ በስተቀር ማንንም እንዲያትገዙና እንዳታመልኩ ጥብቅ አደራ ቃል ኪዳን የጣልንባችሁ መሆናችንን አስታውሱ በላቸው ይላል። ወአዲል ዋሊደኒ ኢህሳና እንደገና ደግሞ ከኔ ሀቅ ቀጥሎ የወላጆች መብት ነውና ትኩረት ሊሰጠው የሚገባው ለወላጆቻችሁ ደግሞ የምትችሉትን መልካምና በጎ ሁሉ እንድትሉላቸው ብዬ ቃል ያስገባኋቸው መሆኔንም አስታውሳቸው ይላል። ልክ ያው በቁርአን ለኛ ኡመት የተሰጠው መመሪያ እዛም ተውራትም ላይ ተደንግጎ ነበር ማለት ነው። ወዲል ቁርባ እንደገና ደግሞ ከወላጆቻችሁ በመከተል አቅራቢያ ዘመድ የሆኑትን የበተሰብ አባላቶችም እንደዙ የሚገባቸውን መልካም እንክብካቤና አስደስታች ሁኔታ እንድትለግሷቸው ብዬ ቃል ያስገባዋቸው መሆኔን አስታውሳቸው። ወሊየታማ እንዲሁም ደግሞ በህፃንነት እድሜ ላይ እያሉ አሳዳጊ አባቶቻቸውን በሞት ያጡ የሆኑ ህፃናቶችንም እንድትረዷቸውና በጎን ሁሉ እንድታደርጉላቸው ማለቴንም አስታውሳቸው። ወልመሳኪን እንዲሁም ደግሞ ችግረኞችና አቅመ ደካማዎች የሆኑትን የህብረተሰብ ክፍሎች እናንተ ባላችሁ ጉልበትና ገንዘብ እንድትደግፏቸውና እንድትደጉሟቸው ብዬ አደራ ያልኩ መሆኔንም አስታውሳቸው። ወቁሉ ሊናሲ ሑስና እንዲሁም በአጠቃላይ ለሰው ልጆች መልካሙንና በጎውን ሁሉ ተናገሩ። መልካም ቃል ሳይልቅባችሁ መጥፎ እንዲያትናገሩ በቃላት ደረጃም ቁጥቦችና ጥንቁቆች ሁኑ። ለማንኛውም የሰው ልጅ ካፊርም ይሁን ሙስሊም መልካምና ለስላሳ ቃላቶችን ተናገሩና ሰዎች ጋር በመልካም ስነ ምግባር ተግባብታችሁ ለመኖር ቻሉ ብዬ የመከርኳቸውና ደራ ያልኳቸው መሆኔንም አስታውሳቸው። ወአቂሙ ሶላት በተጨማሪም እኔ ጋር ያላችሁን ግንኙነት ለማጠንከር ሁል ጊዜ ስግደታችሁን አጥብቃችሁና አዘውትራችሁ አስተካክላችሁ ስገዱ። ወአቱ ዘካት ግዴታ ምጽዋትንም ደግሞ ለግሱ። ከገንዘባችሁ የተወሰነውን አላህ ሱብሓነሁ ወተዓላ ባዘዛችሁ መሰረት አውጥታችሁ ለመሳኪኖች ለደካሞች በመስጠት መጥውቱ። ثم توليتم الا قليلا منكم እነዚህን የመሳሰሉ ጥብቅ አደራዎችና ቃል ኪዳኖች ተጣልኩባችሁ በኋላ እናንተ ግን ከእናንተ በጣም ጥቂት ወጡ ሲቀሩ አብዛኛዎቹ ከዚህ የቃል ኪዳን ግዴታ አፈነገጣችሁና ወደ ኋላ አሸሸጋችሁ ወአንቱም አሪዱን እናንተ ሁልጊዜም እውነቱን ትታችሁ ወደ ኋላ ወደ ውሸት መንሸራተት ልማዳችሁ ነውና ብለህ አስታውሳቸው ይላል። እና እንግዲህ እነዚህ መሰረታዊ የሆኑ የዲን አንኳር ጉዳዮች በተውራትም ውስጥ በማያሻማ ቋንቋ ተደንግገው ነበረ። ይህንንም አላህ ደጋግሞ አደራ በማለት በኑዛዜ መልክ አስቀምጦላቸው ነበር። እነሱ ግን በጣም ጥቂቶቹ የተወሰኑት አላህን የሚፈሩት እንኳን ይህን ነገር በተግባር ማዋላቸው ቢረጋገጥም አብዛኛዎቹ ግን ይህን ነገር ሰምተው እንዳልሰሙ ጆሮ ዳባ ልበስ ብለው ያለፉትና ከእውነቱ ወደ ውሸቱ የተመለሱና ያሸገሸጉ መሆናቸውን አንስቶ ይወቅታቸዋል ማለት ነው። እና በአንድ በኩል የእነሱን ውስልትናና ድክመት እያጋለጠ ሲወቅታቸው፣ እንደገና ደግሞ ቀጣዮቹ ተረኛ የኛ ኡመቶች የዚህ አይነት ጥፋት እንዳይደግሙ ለማስጠንቀቅ ታስቦ ነበረ። ዳሩ ግን የሚያሳዝነው አሁንም የዚህኛው ኡመት ተከታይ ነን የሚሉት ተመሳሳይ ድክመት እያሳዩ መገኘታቸው ነው ማለት ነው። ወኢዛ አኸዝና ሚታቀኩም አሁንም እንደገና በተጨማሪ ቃል ኪዳን ያዝንባችሁ መሆናችንን አስታውሱ በላቸው። በእናንተ ላይ እንግዲህ ቸል ብሎ ሊያልፉት የማይገባ ጠንካራ የሆነ ቃል ኪዳንና ኑዛዜ የጣልንባችሁ መሆናችንን አስታውሱ። ላተስፊኩነ ዲማአኩም እርስ በርሳችሁ ደሞቻችሁን አታፍሱ የሚል ማለት ነው። ቀደም ሲል እንግዲህ በእነሱና በጌታቸው መካከል ያለውን አላቃ የሚመለከቱ ነጥቦች፣ እንደገና ደግሞ በቤተሰብና በቤተሰቡ አባላት መካከል ያሉትን መመሪያዎች አስመልክቶ ሲሆን፣ ከዚህ በመቀጠል ደግሞ እንደገና በአጠቃላይ በህብረተሰቡ መካከል ወንጀል ነክ የሆኑ ድርጊቶችን እንዳይፈጽሙና እንዳይዳፈሩ የሰጠውን ማስጠንቀቂያ በማስመልከት በመካከላቸው አንዱ የሌላውን ደም ያላግባብ እንዳያፈስ አደራ ያልኳቸው መሆኔንም ሊያስታውሱ ይገባቸዋል አለ። ወላ ትخرجون انفسكم من دياركم ራሳችሁን ደግሞ ከትውልድ ሀገሮቻችሁ እንዳታባሩና እንዳታስወጡ ብዬ አደራ ያልኩ መሆኔን አስታውሱ በላቸው ይላል። እንግዲህ አንዱ ጉልበተኛ ባለስልጣን በሚሆንበት ጊዜ ሌላውን ጭቁንና ደካማውን ሲፈልግ የሚደበድብ እንዳም ሲል የሚገድል አልበለዚያም ከሀገር የሚያባረር መሆን የለበትም። ማንም ሰው በዚች ምድር ላይ እንደ ተፈጠረ ሁሉ የመኖር መብት ያለው መሆኑ ታውቆ መቻቻል አለባችሁ እንጂ አንዱ በሆነ ባልሆነ ምክንያት እየተነሳ ሌላውን መጨፍጨፍና መዝረፍ መግፈፍ ከሀገር ማባረር አይገባችሁም። የሰው ልጆች ሁላችሁም መብት አላችሁ ያልኩ መሆኔንም አስታውሳቸው ይላል። ثم አቅረርቱም እና ይህንን እንግዲህ የእኩልነት መብት በዚህ መልክ ካወጅኩኝ በኋላ እናንተም ትክክለኛ ነው ተቀብለናል ብላችሁ ቃላችሁን ከሰጣችሁና ታጸደቃችሁ በኋላ ወአንቱም ተሻሃዱን ይህንም የተቀበላችሁና እንዳመናችሁበት እናንተ ራሳችሁ የምትመሰክሩ መሆኑ እየታወቀና እየተረጋገጠ ከዛ በኋላ ግን እንደገና ዙራችሁ ተመልሳችሁ ثم انتم هؤلاء እናንተ እነዛ ናችሁ ይላል። ያዋጅሪዎች ቃል ኪዳናችሁ ምንጊዜም ሊቀጥል አይችልምና በተለመደው ደካማ ባህሪያችሁ እንደገና አምናችሁ ተስማምታችሁ የተቀበላችሁትን መመሪያ ዙራችሁ በማፍረስና በመዳፈር ተቅትሉና አንፉሰኩም ራሳችሁን በራሳችሁ ስትገሉ ትገኛላችሁ ማለት ያው ስበርታችሁ ያንዲ ምነት ተከታይ የሆነ ሰው እንዳንዳ ካል ነው እንደተባለው ሁሉ ራሳችሁን አለ እና ስበርታችሁ ለማለት ነው። ስበርታችሁ ስትጨፋጨፉና ስትጋደሩ ትገኛላችሁ ያን ሁሉ የአላህን ቃል ኪዳን በመጣስና በመተላለፍ ማለት ነው። ወትፍሪዱነ ፈሪቀ ሚንኩም ሚን ዲያሪሂም ከእናንተ ከፊሎቹን ደግሞ ከትውልድ ሀገራቸው በሆነ ባልሆነ ምክንያት ስታባረሯቸውና ስታስገድዷቸውም ትገኛላችሁ አለ። ተባሩን አለይህም ቢልኢትሚ ወልዑድዋን እና በእነዚህ ጭቁኖች ላይ በወንጀልና በህገ ወጥ ተግባር የምትረባረቡና የምትተባበሩባቸው ሁናቸው ትታያላቸው ይላል። እንግዲህ አንዱ በሌላው ላይ በደል ሲፈጽም ሌላው ታዛቢ እንዲህ ማድረግ የለብህም የአላህን ቃል ኪዳን አታፍርስ ብሎ መምከርና መገሰጽ ሲገባው እንዳውም ጥሩ አድርገሃል ይበል ይበል እያለ አንዱ ሌላውን እያወባራ በጭቁኖቹ ላይ የዚህ አይነት ግፍ የምታደርሱ መሆናችሁ በተደጋጋሚ ተረጋግጦባችኋል። ወኢየሱኩም ኡሳራ ታዳ እናንተ ስትገሏቸው ስትፈጭፏቸው ስትማርኳቸው ስታባረሯቸው የነበሩትን ጭቁን ወገኖች በሌላ ወቅት እንደገና በጥላት እጅ ተይዘውና ተማርከው ከመጧችሁ ደግሞ ቱፋዱ ዙራችሁ ገንዘብ በመክፈል ወይም በመሸምገልና በመገላገል እጥረኛና ስለቅቃለን እያላችሁ ስትሞክሩም ትታያላችሁ። ወሙሐረሙን አለይኩም ኢኽራጁሁም መጀመሪያውንም ከሀገራቸው ማስወጣትና በእነሱ ላይ ጥቃት መፈጸም በጥብቅ የተከለከለና እርም የተደረገ ሆኖ እያለ መጀመሪያ ወንጀል ስትፈጽሙ እንዳቆያችሁ ዙራችሁ እንደገና ደግሞ ከምርኮኝነት እናወጣችኋለን እያላችሁ ትሞክራላችሁ። አፈቱሚኑነ ቢባዲል ኪታቢ ወተክፍሩነ ቢባድ ለመሆኑ ተውራት በደነገገው ህግጋት በከፊል አካሉ ታምኑበታላችሁና በሌላው ክፍል ትክዳላችሁ ማለት ነው አሉ። ተውራት እንግዲህ ወገኖቻችሁን ያላግባብ እንዳትደበድቡ፣ ደማቸውን እንዳታፈሱ፣ እንዳትገሉ፣ ታገር እንዳታባረሩ፣ እንደውም ሌላ ጥላት አጥቅቷቸውና ማርኳቸው ካገኛችሁ ተባበሯቸው፣ አስለቅቋቸው ነው የሚለው። ታዲያ ከነዛ ከተደራራቢ አደራዎች መካከል አብዳኛዎቹን ታጣታችሁና ታጓደላችሁ በኋላ ምርኮኛ አስለቅቁ የምትለው ነጥብ ብቻ እንደገና በሥራ ላይ ልታውሉ አትሞክራላችሁ። መጀመሪያውኑ እነዚህን ሰዎች መደብደቡም ሆነ መግደል ማሳደድም ሆነ መዝረፍ መግፈፉን ማን ፈቀደላችሁና እርም መሆኑ እየታወቀ ያን ሁሉ ዝም ብላችሁ በመጨፍለቅ ምርኮኛ ማስለቀቅ የምትለው ነጥብ ላይ ብቻ አማኞች ልትመስሉና እነሱን ልትረዱ ስትሞክሩ ትታያላችሁ። ይሄ አካሄድ ደግሞ ተተውራት እንግዲህ ህግጋቶች ወይም በዛ በተውራት ከተደነገጉት መመሪያዎች ከፊሎቹን ክዳችሁ ከፊሎቹን እንደማመንና እንደመቀበል ነው ማለት ነው። የዛ አይነት እምነት ደግሞ በእኔ ዘንዳ ተቀባይነት የለውም። ፈማ ጀዛኡ መን ይፍዓሉ ዛሊከ ሚንኩም ኢላ ኺዙሁም ፊል ሐያቲ ዱንያ ከእናንተ መካከል እንደዚህ የተምታታና የተወናበደ አሰራርን የሚፈጽም ሰውዬ ምንዳው ወይም ዋጋው አይደለም በዚቹ በቅርብ ህይወቱ በዱንያ ላይ እያለ መዋረድ እንጂ ይላል። እንግዲህ አላህ የጣለበትን አደራ ክዶ በወገን ላይ በጣም በጭካኔ የማይጠበቀውን ጭፍጨፋ አካሂዶ እንደገና በተወሰነ ደረጃ የተውራትን ህግ አከብራለሁ ሲል ቢገኝ ይህ ሰውዬ እንግዲህ በአላህ ዘንዳ ዋጋ ቢስ ስለሆነ እዚሁ ዱንያ ላይ እሱን የሚያዋረድና የሚጨፈጭፍ የምልክለት ከመሆኑ በስተቀር ሌላ ዋጋ አይኖረውም ይላል። ወየውመ ልቅያማ በለተ ተንሳኤ ደግሞ ከሞት በኋላ ሲነሳ ዩረዱን ኢላ አሸድ አልዓዛብ የእንዲህ አይነቶቹ እንግዲህ በከፊል አምነው በከፊል የሚክዱ የሆኑ ሰዎች የሚጠብቃቸው ዕጣ ፈንታ እጅግ አይከፉ የከፋ ወደ ሆነ ቅጣት መመለስ ይሆናል ወደ ጀሃነም ማለት ነው። ወመላህ ቢጋፊሊን አማ ተዕመሉን አላህ ደግሞ በዚህ መልክ ከምትሰሩት ስራ የሚዘነጋና ወይም በችላታ የሚያልፋችሁ እንዳይመስላችሁ ይላል። ይህንን ያለበት ምክንያቱ እንግዲህ ቀደም ሲል በዛ በመዲና አካባቢ ይገኙ የነበሩ የይሁዳ ብሔረሰቦች ከውጭ ሀገር የመጡ ጥገኞች ከመሆናቸው የተነሳ ኗሪዎቹ ሙሽሪኮች ጋራ በመግባባትና በመደጋገፍ ነበረ የሚኖሩት ይባላል። እና እነሱ ራሳቸው በብሔረሰብ ይከፋፈላሉ። እነዚህ ባላባቶቹ አስጠጊዎችም እንደዛው ይከፋፈላሉ። ባላባቶቹ አውትና ከዝረጅ ይባላሉ፣ ትልልቅ ብሔረሰቦች ናቸው። እና እነዚህ ሁለት ብሔረሰቦች ተቃራኒ ናቸው። በጣም ለብዙ አመታት ተጣልተው ጦርነት ያካሄዱ የቆዩ ናቸው በመካከላቸው ማለት ነው። ጥገኞቻቸውን ደግሞ ጎረቤቶቻቸውንም የእነሱን እዳ ወደዛ በማዛመት እንግዲህ እኛ ጋር የምትኖሩ ከሆናችሁ በመከራ በደስታው የእኛ ተባባሪ መሆን አለባችሁ አሉና ለሁለት ከፍለው ከፊሉ ለእነዚህ ደጋፊ ከፊሉ ለእነዛ ደጋፊ ተደረገ ማለት ነው። እና የይሁዶቹ ቡድኖች ደግሞ በኒ ቁረይዛና በኒ ነዚር ይባሉ ነበረ። በኒ ቁረይዛ የሚባለው የይሁዳ ቡድን አውስ የሚባለው አንሷር ቡድን ጋራ ግንባር ፈጠረ ማለት ነው። ያው ሙሽሪክ በነበሩበት ጊዜ አንሷሮቹ። በኒ ነዚር የሚባለው የይሁዳ ቡድን ደግሞ ከዝረጅ የሚባለው ሙሽሪኮቹ ቡድን ጋራ ግንባር ፈጠረ፣ ማህበርተኛ ሆነ። ስለዚህ እነዚህ እንግዲህ ሙሽሪኮቹ እስበርሳቸው ጦርነት በሚያነሱበት ጊዜ ማህበርተኞቻቸውን ይጋብዛሉ። ችግር ደርሶብናልና ኃይል ስለሚያስፈልገን ኑቶል ወርዱን ብለው ይጠሯቸዋል ይሁዶችን ማለት ነው። ያም ከደንበኛው ጋር ይሄም ከደንበኛው ጋር ሆነው የአንድ እምነት ተከታዮች የነበሩት ይሁዶች ተውራትን እንከተላለን እያሉ በቡድን ተከፋፍለው እንደገና አለቆቻቸው ጋራ ወንድሞቻቸውን ዙረው ይጨፈጭፋሉ ማለት ነው። እና ጦርነቱ በሚካሄድበት ጊዜ ከዚህ እንግዲህ ካለቃው ጎን በመሰለፍ እዛ ያለውን ወንድሙን ይጨፈጭፋል፣ ይዘርፋል፣ ይገፋል። ጦርነቱ ካበቃና አንደኛው ቡድን ከተሸነፈ በኋላ ግን የተማረከው ክፍል ምርኮ በምርኮ በስር ላይ በሚገኝበት ሰዓት እንደገና ሁኔታው ሲረጋጋ እዛ እነሱ ራሳቸው እየተባበሩ የገደሏቸው የማረኳቸው ሰው ሊያስለቅቁ ይነሳሉ መልሰው እኔ እንደምንወጣቸው እባካችሁ ልቀቁልን ገንዘብን ታስፈልገ ገንዘብን ንክፈል ይያሉ ደጅ ጠናሉ። የጊዜ ሙሽሪኮች ራሳቸው ይገርማቸዋል። እንዴ ተራተኛ ጋር ተፈልፋችሁ እናንተ ራሳችሁ አይደላችሁም እንዴ ማረካችኋቸው እና አስማረካችኋቸው አሁን እንደገና ነው እንዴ እንዲናችሁ እየሰማችሁት ይሏቸዋል። አይ የማ የሆነበት አላቱ ዘለል ኹለፋ ይላሉ። እናንተ ደንበኞቻችን ማህበርተኞቻችን በሌላ በተቃራኒ ቡድን እንዳትሸነፉብን ለመርዳት ነው ቃል ኪዳናችንን አክብረን እንጂ ተውራት እርግጥ አይፈቅድልንም ነበር እነዚህን መውጋት። አሁን ግን ለእናንተ የምናደርገው የምንችለውን አደረግን ረዳናችሁ ለውጤት አበቃናችሁ። ደግሞ በተረፈ ያው ወገኖቻችሁ ተማርከው ትታገኙ አስለቅቁ የሚለውን እንኳን በተውራት ሊታዘዝነውን እሱን እንኳን በዚህ መልክ ልንሰራ ፈልገን ነው ይላሉ። ይህንን አድራጎታቸውን እንግዲህ በአንድ ኪታብ የተደነገገውን ግዴታ በግማሽ ያው አናምንም ይህን አናከብረውም ከሱ ይልቁንስ የማህበርተኞቻችን መብት ይብስብናል ማለታቸው በግማሽ ደግሞ እናከብረዋለን ሲሉ ጊዜ አላህ ደግሞ ልኩሉ ፊስልም ይካፋ ነው የሚለው። አንድ ሰው ወይም አንድ ህዝብ በአንድ ሃይማኖት አምኛለሁ ካለ ጥቅልል አድርጎ በሙሉ ዳር ተዳር መቀበል አለበት እንጂ ከዚህ ወዲህ ለዚህ ምክንያት ስልቀበለዋለሁ ከዚህ ወዲህ ለዚህ ስል አልቀበለውም የሚል ከሆነ ያው ካፊርነቱን ነው አላህ የሚያውቀው እንጂ እንደ እምነት አይቆጥርም። ይህንን የምታደርጉ ከሆናችሁ በእናንተ አስተሳሰብ እንግዲህ ማህበርተኞቻችሁን ደግፋችሁ የራሳችሁን የበላይነት ለማስጠበቅ ነው ሌሎችን ደግሞ የበታች አድርጋችሁ ለመርገጥ ብላችሁ ነው ለዱንያ ስትሉ። በሌላ በኩል ግን እንደገና ምርኮኛ እናስለቅቃለን ትላላችሁ። የዚህ አይነት አሰራር የሚከተል ሰው በዱንያ እኔ ለውርደት ነው የምዳርገው ያምትናፍቁት እኔ የበላይነትና ክብር አልሰጣችሁም አዋርዳችኋለሁ በማለት አስጠነቀቃቸው ማለት ነው። በአኸራም ሲሆን ደግሞ ያው ከአንድ ኪታብ ትእዛዝ ከፊሉን ትታችሁ ከፊሉን በመስራታችሁ ለጸድቁ ስለማትችሉ ወደ ከፋ ቅጣት ነው የምትሻገሩት ወደ ጀሃነም ነው የምትጋበዙት በማለት አሳወቀ ማለት ነው። አሁንም እንግዲህ በእኛ ኡመት የዛ አይነት ችግር ይታያል ማለት ነው። በተለይ በአሁኑ ጊዜ አብዛኛዎቹ ዲናቸውን ካለማወቃቸው የተነሳ የጥላትን መርሆ በጭፍን በመቀበልና በመከተል በስልጣኔና በዘመናዊነት ስምና ሽፋን ሃይማኖት ኋላ ቀር ነው ለአሁኑ ጊዜ ለሃያኛው ክፍለ ዘመን መመሪያና መተዳደሪያ ሊሆን አይችልም የአውሮፓውያን ዘፈንን ተቀብሎ በማስተጋባት ማለት ነው። ስለዚህ በሃይማኖት እንመራለንና እንተዳደራለን የሚሉ ኋላ ቀሮችና ወጣቶች ወደ ኋላ ሊመልሱን የሚሹ ናቸው። ስለዚህ እምነት ያው ጸሎትና ስግደት ብቻ ነው ከሰገርንና ከጾምን ከዛ በኋላ ያለውን ማህበራዊና ፖለቲካዊ እንዲሁም ኢኮኖሚያዊ የሆኑ የህይወት ዘርፎቻችንን በዘመናዊ መርሆ መምራት አለብን የሚሉት ራሳቸው በቀጥታ ይህንን ታሪክ እየደገሙ ነው ያሉት ማለት ነው። ይህንን የሚያደርጉ ከሆኑ ደግሞ ሰዎች በከፊል የኪታቡን ድንጋጌ ተቀብለው በከፊል የሚክዱ ከሆነ በዱንያም ለውርደት ነው የምጋብዛቸው በአኸራም ለቅጣት ነው የማጋልጣቸው የሚለው ለይሁዶቹ የተነገረው መመሪያ ሙስሊሞችም ላይ ዙሮ ሊመጣ ነው ማለት ነው። ምክንያቱም ነቢያችን ለተተቢዑነ ሰነ መን ቀብለኩም ሽብረን ቢሽብሪን ወዚራአን ቢዚራአይን ከበፊታችሁ ያለፉትን የእምነት ተከታዮች ፈለግ እናንተ ረጅም ባጭር ትከተላላችሁ እነሱ ወከሎ ወይም አርጃኖ ጉድጓድ እንኳ ሲገቡ ብታዋቸው ተከትላችሁ እንደምትገቡ ነው ሲሉ የይሁዶችና ነሳራዎች ወይም አይሁድና ክርስቲያኖችን ማለተው ነው ሲሏቸው ታዲያ እንግዳ ማንን ነው እነሱ የሰሩትን ጥፋት ሁሉ እናንተ ትደግማላችሁ ብለው ነበረ። እንደ ተፈራው ይኸው በአሁኑ ጊዜ የእነሱ ጅራት ሁኖ እንደገና ቁርአንን እስልምናን እየኮነኑና እያወገዙ ራሳቸውን በራሳቸው እየሰደቡ ወደ እምነታችን እንመለስና የአላህን ፍቃድ እናክብር የሚሉትን እንደ ወንጀለኛ አድርገው በገቡበት እየተከታተሉ በመጨፍጨፍና መድረሻ በማሳጣት እንደገና ያውም ከይሁዶቹ የባሰ እነዛ ተማርከው በሚያገኙአቸው ጊዜ አስለቅቋቸዋል ተብሎ ነበር። እነዚህ ግን እንዳውም እንዳይለቀቁ ድጋፋቸውን በመስጠት ይኸው እስልምናን አከብራለሁና አከተላለሁ የሚል ሰው በዚህ ምድር ላይ የመኖር እድል እንዳይኖረው እያደረጉ ነው የሚታዩት ማለት ነው። ታዲያ እንዲህ አይነቶቹ እንግዲህ ከነዛ በከፋ መልኩ እንደገና አላህ ሱብሃነሁ ወተዓላ በሁለቱም ዓለም ለውርደትና ለውድቀት የሚያበቃቸው መሆኑን በግልጽ አስቀመጠ ማለት ነው። በተጨባጭ የሚታየው ሁኔታ ይኸው ነው። ይህን የሚያደርጉ ሰዎች በዚህ በዱንያ ላይ ውርደት ታገባቸዋለሁ ብሏል። ይኸው ይህን የሚሰሩት ሁሉ ሁልጊዜ የጥላት አጎብዳጆችና ደይጠኞች ሆነው በማንኛውም መልኩ እዚህ ይውላሉ የማይባሉ ደካማዎች ሆነው ነው የሚታዩት እንጂ ምንም አይነት ክብርና መብት ያላቸው ሆነው አልተገኙም ማለት ነው። አሁንም ታዲያ ይሄ ጸባያችን እንግዲህ በይመልክ የሚከተል ከሆነ ድረስ አላህ በሁለቱም ዓለም የሚጠብቀን ቦታና ሁኔታ ምን እንደሚመስል በዚህ መልክ አስቀምጦታልና ምርጫው እንግዲህ ለኛ ተጥቷል ማለት ነው። ብንፈልግ ከእንዲህ አይነት ዘላለማዊና እለታዊ ውርደት ለመዳን ወደ ድናችን መመለስና እምነታችንን ሙሉ በሙሉ ማክበር፣ ካልሆነ ግን እምነትን በከፊል ተቀብሌ በከፊል ተዋለው የሚል ሰው በዱንያም ለውርደት በአኺራም ለቅጣት ነው እንጂ የሚታረገው ሌላ አማራጭ የለውም ብሏል አላህ ማለት ነው። أولئك الذين اشتروا الحياة الدنيا بالآخرة إنا إني كدين قبكت يكتاب ممريا بكفيل تقبل بكفيل انتوى اللن يمنو السوى السنجري يتشن يكربيتون بلسلتوان هوات بقواميوانا بكاريوا بزلالة معالم يلووتو كنتووش الناس بسووش مهونا اللبات شويلا نجري آخران ما نهدو أيو اندن منو تاندان دوش تلوش آخران اگر يفلقون يادرك ግን እኛ በዚህ በቅርቢቱ ህይወታችን መደሰት አለብን የሚሉት ናቸው ይሄንም ያደርጉት ይላል። ፈላ ይخفፉ عنهم العذاب በመሆኑም አውቀውና ወደው ስለገቡበት ቅጣቱ ከእንዲህ አይነቶቹ ጥፋተኞች በምንም አይነት አይቃለልም በጣም አይከፉ የከፋና አይከብዱ የከበደ እንደሚሆን ነው ይላል። ወላሁ ምንሰሩን ያ ቅጣቱ ደግሞ በሚመጣና በሚፈጸምባቸው ጊዜ እነሱ የፈለገውን ያህል ቢጮሁና ቢዋትቱም በራሳቸው ጉልበትና ዕውቀት ወይም በሌላ ወገንና ረዳትም ቢሆን እንደማይረዱ ነው። የኔን ቅጣት የሚከትብላቸውና የሚመክትላቸው ጭራሽ አያገኙም ይላል አላህ Subhanahu Wa Ta'ala። እና ይሄ እንግዲህ በጣም ድርብርብና ከባድ የሆነ ዛቻ ነው አላህ ያስቀመጠው። ይሄን የመሰለ ዛቻ ጆሮ ዳባ ልበስ ተብሎ በስም ብቻ ሙስሊምን እየተባለ በተግባር ግን ራሱንና እምነቱን የሚያጎድፍና የሚያዋርድ ስራ እየተሰራ ልክ አላህ እንዳለው የቅርቢቱን ህይወት በማስቀደም በዚች ዓለም ለተወሰኑ ወራትና አመታት ባለስልጣን ነው ሀብታም ነው ባለጸጋ ነው ለመባል ብቻ ይህን ሁሉ ምሪግፍና ጭፍጨፋ የሚያካሂዱ የሆኑ ወስላቶች ይጠብቁኝ እኔ ማረጋቸውን አውቃለሁ ያለ ነው። ولقد آتينا موسى الكتاب وقفينا من بعده بالرسل وآتينا عيسى ابن مريم البينات وأيدناه بروح القدس أفكلما جاءكم رسول بما لا تهوى أنفسكم استكبرتم ففريقا كذبتم وفريقا تقتلون وقالوا قلوبنا غلف بل لعنهم الله بكفرهم فقليلا ما يؤمنون ولما جاءهم كتاب من عند الله مصدق لما معهم وكانوا من قبل يستفتحون على الذين كفروا فلما جاءهم ما عرفوا كفروا به فلعنة الله على الكافرين بئس ما اشتروا به أنفسهم أن يكفروا بما أنزل الله بغيا أن ينزل الله من فضله على من يشاء من عباده فباءوا بغضب على غضب وللكافرين عذاب مهين وإذا قيل لهم آمنوا بما أنزل الله قالوا نؤمن بما أنزل علينا ويكفرون بما وراءه وهو الحق مصدقا لما معهم قل فلم تقتلون أنبياء الله من قبل إن كنتم مؤمنين ولقد آتينا موسى الكتاب وقفينا من بعده بالرسل والله بأزيت لنبي الله موسى كتابا ستنا وعلنا كالسنب على بزو ملك سين وشبت كتاتاي اندي ماتوا آدر جنال إلان مجمّر أندري نبي الله موسى بأسرائيل السبتان يتاوكو زننيا ነብይ ሲሆኑ እንደገና ደግሞ መመሪያ የተሰጣቸው ኪታብ ተውራት ከዛ በፊት ከሚታወቁት ኪታቦች ሁሉ የታወቀ በጣም ልዩ የሆነ ኪታብ ተደርጎ ነው የተሰጣቸው። እና ይህ ኪታብ እንግዲህ ነብዩላህ ሙሳና ሃሩን በግዚያቸው ወርዶላቸው ለነሱ ብቻ መገልገያ ሆኖ ሳያበቃ ከሳቸው በኋላ በብዙ መቶ የሚቆጠሩ ነብዮች እንዲገለገሉበትና እንዲመሩ እንዲያስተምሩበት ተደርጓል ማለት ነው። ናከዛ አንስቶ ነብዩላህ ኢሳ ድረስ የተላኩት ነብያት በሙሉ በእነሱ ኪታብ ነበር የሚመሩት ማለት ነው። ወአተይና ኢሳ ኢብነ መርየም አልበይናቲ ለመርየም ልጅ ለኢሳ ደግሞ ያአላህ መልእክተኛ ለመሆኑ የሚያረጋግጡ የሆኑ መረጃዎችን በእርግጥ ሰጠነዋል ይላል። ማለትም ያው ሙዕጂዛዎችን ማለት ነው። አላህ Subhanahu Wa Ta'ala እንግዲህ ለነብዮች በየጊዜያቸው በመጡ ቁጥር ነብይ ለመሆናቸው የሚጠቁሙና የሚያረጋግጡ የተለያዩ ተአምሮች በእጃቸው እንዲከሰት ያደርጋልና ለኢሳም እንደዚሁ በወቅቱ ለነብይነቱ ማረጋገጫ የሚጠቅሙ ብዙ ሙዕጂዛዎችና ተአምሮች ሰጠናዋል ይላል። ወአየድናሁ ቢሩሂ አልቁዱስ ጥላቶቹ ደግሞ በጣም በከፍተኛ ደረጃ ሲቃወሙትና ለማጥቃትም ሲያስቡ ጊዜ ንጹህ የሆነውን መልአካችንን ጅብሪልን በቅርብ ጥበቃና እንክብካቤ እንዲያደርግለት በማድረግ ደግፈነዋልና አጠናክረነዋል ይላል። ነቢዩላህ እንግዲህ ኢሳ ከሌሎች ነቢዮች የሚለዩበት ነገር ቢኖር ጅብሪሉ ለአሚን ነው ሩህ ቁርስ የተባለው። ለሌሎች ነቢዮች አስተማሪ ብቻ ነው። አላህ እንዲያደርስ ያዘዘውን መልእክት ነግሮና አስተምሮ ይሄዳል። ኢሳን ግን እዛው እያስተማረ እዛው ጥላቶች እንዳያጠቁ ደግሞ ይጠብቃቸውና ይንከባከባቸው ነበረ ማለት ነው። በዚህ እንግዲህ ልዩ ደረጃ አግኝተዋል እሳቸው። በመጨረሻም ያው ጥላቶቹ ከቁጥጥር በላይ በሆነ ሁኔታ ሊያጠፏቸው ሲነሱ ጅብሪል ያው ወደ ሰማይ ይዟቸው እንዲወጣ ተደረገ ማለት ነው። አፈኩለማ ጃአኩም ረሱሉን ቢማላተ ወአንፉስኩም ታዲያ እናንተ እስራኤላውያን ምንጊዜም መለክተኛ እናንተ በማትፈልጉትና በማትሹት በኩል በመጣችሁ ቁጥር ማለት ያው ከእናንተ ስሜትና ፍላጎት የተለየ ሐሳብና መልእክት ይዞ በመጣ ቁጥር ማንኛውም ነብይ እስተክበርቱም እሱን ተመቀበልና ተመከተል ትኩራራላችሁን ፈፈሪቀን ከተብቱም እና ነብዮችን መቀበልና መከተል መኩራቱ ሳያንሳችሁ ደግሞ እንዳውም ይባስ ብላችሁ ከነብዮቹ ከፊሎችን ታስተባብላላችሁ ወፈሪቀን ተቅቱሉን እንዳውም ከዛ በላይ ደግሞ አልፋችሁ በመሄድ ሌሎችን ደግሞ የምትገሉ ሆናችሁ አይደለምን ይላል ማለት ነው። እና እንግዲህ በማንኛውም ጊዜ ህዝቦች ነብይ ላክላቸዋል የካፊሮቹ ሲያምኑና ሲከተሉ ሌሎቹ ካፊሮቹ ያስተባብላሉ። እስራኤሎች ላይ ግን በጣም ለየት ያለ አስከፊ ሁኔታ ምን ተፈጠረ? ነብይን ማስተባበል አይበቃውም ተባለና እስተመግደል ድረስ ተሄደና ከነብዮቹ ካፊሮቹን ስታስተባብሉ ከፊሎቹን ስትገሉ መጣችኋል አይደለም እንዴ? ታዲያ ከናንተ የበለጠ አጥቂ ከየት ይገኝ ብላችሁ ነው እኛ ጥሩ ሰዎች ነን የአላህ ወዳጆች ነን የምትሉት በላቸው እስቲ ነው የሚለው። ወቃሉ ቁሉቡና ጉልፉን እንደገና በሌላ በኩል እነዚሁ በኒ እስራኤሎች ነቢያቶችንና ተከታዮቻቸውን የሚመክሯቸውንና የሚነግሯቸውን ነገር ላለመስማትና ተስፋ ለማስቆረጥ እኛ ልቦቻችን ታሽገዋል እናንተ የምትነግሩን ነገር አንሰማምና አይዋጥልንም እያሉ መልስም ይሰጣሉ ማለት ነው። በላአነሁም አላሁ ቢኩፍሪም ልቦቻቸው እንኳን የታሸጉ አልነበሩም። እንደ ማንኛውም ሰው ልቦና ሊጠቀሙባቸው ቢሹኑሮ ምንም እነሱን የሸፈነና ያሸገ ነገር አልነበረም በዙ አይደል። ግን አላህ ስብሓነሁ ወተዓላ በክህደታቸው ሳቢያ ረገማቸውና ሊጠቀሙ አልቻሉም እንጂ በልባቸው ይላል። ፈቀሊለን ማ ዩእሚኑን ስለዚህ እኒህ እስራኤላውያን አውቀው በመለገማቸው ሳቢያ ከአላህ ስብሓነሁ ወተዓላ እንደሚፈልግባቸው በብዛት ሊያምኑ አልቻሉም። ከእነሱ መካከል በጣም ጥቂቶቹ ብቻ ናቸው የሚያምኑት ይላል። ወይም ደግሞ እነዛው አመኑ የተባሉትም ሲያምኑ ከእምነት ነጥቦች የተወሰኑትን ብቻ ቀንጨብ አድርገው ነው እንጂ የሚቀበሉት እኔ እንደምፈልገው ሙሉ በሙሉ የሚያምኑ አይደሉም ይላል። እና እንግዲህ በሁለቱም በኩል ድክመት ነው። አመንም ያሉት ሙሉ በሙሉ አያምኑም። እንደገና ደግሞ አብዛኛዎቹ ጭርሱን እምነቱን አይቀበሉምና እናንተ ብዙ ነቢዮችን በላኩኝና ክትቦችን ባወረድኩኝ ቁጥር ምላሻችሁ አመርቂ መሆን ሲገባው ሁልጊዜ አሳፋሪና አስከፊ ነው ማለት ነው። ወለማ ጃአሁም ኪታቡን ሚን ዒንዲላህ እና እነዚህን አይሁዶች ወይም በኒ እስራኤሎች ከአላህ የሆነ ኪታብ ሲመጣላቸው ጊዜ በነቢዩ መሐመድ አማካይነት አለይሂ ሰላቱ ወሰላም ሙሰድቁን ሊማ ማዕሁም ይህ ኪታብ ደግሞ እነሱ ጋራ የቆየውን መመሪያ የሚያረጋግጥ ሲሆን ማለትም ተውራት እንደኔው ከአላህ የተላከ ትክክለኛ ኪታብ ነው የያመጣውም ነብይ የአላህ መልእክተኛ ነው እያለ እያረጋገጠ ሲመጣ ጊዜ ወካኑ ሚን ቀብሉ የስተፍሂሁነ አለ ለዚነ ከፈሩ የእድል ከመድረሱ በፊት ማለት ያው ቁርአን ከመወረዱና ነብዩ መሐመድ ከመላካቸው በፊት እነዚህ ያለ ኪታቦች ወይም እስራኤላውያን ታዲ በሆኑት ህዝቦች ላይ እርዳታን በጉጉት የሚጠብቁና አላህንም ለዛ ቀን እንዲያደርሳቸው አጥብቀው የሚለምኑ ሆነው እንዳልቆዩ ሁሉ አሁን እንደገና ኪታቡ መጥቶ የነሱን ኪታብና ነብይ ሲያረጋግጥላቸው ዘወር ብለው የመጨረሻው ነብይ ሲመጣ እሱ ጋራ አብረንና ተረዳርተን እናንተን ካፊሮችን እናጠፋቸዋለን ይያሉ በካዲዎቹ ሲዝቱ እንዳልቆዩ ሁሉ ሲመጣማ ጊዜ መልሳቸው እንደገና በተገላቢጦሽ ሆነና ፈለማጃው ማዕረፉ ቀደም ሲል በዝናና በትንቢ ያወቁትና በጉጉት የተጠበቁት ለጥላቶቻቸው ድጋፍ ማገኛ ይሆነናል ብለው ተስፋ የጣሉበት ነብይ ሲመጣ ጊዜ ከፈሩ ቢሄ እንደገና በመቀኝነትና በሸፍጥ ተመልሰው ራሳቸው ካዱት ይላል። ፈላዕነቱላሂ አለል ካፊሪን እና ለእንዲህ አይነቶቹ ካሃዲዎች የአላህ እርግመት ይውረድባቸው እንላለን ይላል አላህ። ማለት እንግዲህ ምንድነው የሁዶቹ ነብዩ ከመምጣታቸው በፊት ሙሽሪኮች ጋር አይጣሉ ነበር። በተለይ በመዲና አካባቢ ያነበሩት እንግዲህ ሙሽሪኮች ባላባቶች ስለነበሩ የሁዶቹ አልታሉ የሚባሉት ደግሞ ከውጭ ሀገር ፈልሰው የመጡ ጥገኞች በመሆናቸው እነዛ ባላባቶች የበላይነት ሲያሳዩና ሲያጠቋቸው ይናደዱና ወይና አንተ ካፊሮች እናንተ ሙሽሪኮች አሁን በቅርብ ጊዜ የመጨረሻው ነብይ ይመጣል ተብሏልና እሱ ሲመጣ እኛ እሱ ጋራ አብረን እናንተን ከዚህ ከምድርገጥ ሳናጠፋቸው አንቀርም ጠብቁማ አረ አላህ የዚህን ሰው የመምጣት በጣም አቀላጥፈና ቶሎ አድርሰንና እሱ ጋራ ሆነን እነዚህን ካፊሮች ልክ እንሰርላቸው እያሉ ጌታን በመለመን የነብዩን መምጣት በጉጉት ይጠብቁና ይናፍቁ ነበር ነው የሚለው። እንደ ተባለውና እንደ ተመኙ ታዲያ ደርሶ ሲመጡላቸው ጊዜ በተገላቢጦሽ አላህ ነገር አይታወቅም እነዛ እናጠፋቸዋለን እያሉ ሲዝቱባቸው የነበሩ ካፊሮች ግንባር ቀደም አማኝ ሆኑና ለነብዩ አንሳር ሆነው ቁጭ አሉ። እነኞቹ ደግሞ እነሱ የተሻለነን ሲሉ የነበሩትና ነብዩ ጋራ አብረው ሙሽሪክ እናጠፋለን እያሉ ሲዝቱ የቆዩት እንደገና መቀኝነት ያዛቸውና በእነሱ አስተሳሰብ ከበኒ እስራኤል ይወጣል ነብዩ ብለው ነበር የሚጠብቁት። ከእስራኤል ካልሆነ ሳንቀበልም ብለው በዘረኝነት እንደገና ከሃዲና ተቃዋሚ ሆነው ተገለበጡ። ታዲያ ይሄንን እንግዲህ በማድረጋቸው ከሃዲዎች መሆናቸው ተረጋግጦባቸዋልና የአላህ እርግመት በእነዚህ ከሃዲዎች ላይ ይውረድባቸው አለ አላህ ሱብሃነሁ ወተዓላ። እንግዲህ ልባም ከጥላቱ ይማራል እንደሚባለው በመዲና አካባቢ የሚገኙ ሙሽሪኮች ለማመንና አንሷሮች ሰሃቦች ለመሆን የቻሉት ጥላቶቻቸው በዛቻ መልክ ሲነግሯቸው የነበረውን ነገር በትክክል ተረድተው ቀድመው እነሱ ለማመን በመቻላቸው ነው ማለት ነው። የሁዶቹ አስቀድመው ነብዩ ሲመጣ እኛ እሱ ጋር አብረን እናንተን እናጠፋቸዋለን ይሏቸው ነበር። ግን እነዛኞቹ እሱማ ሲመጣ እኛት ለምን እሱን አንቀበልም የሚል ቅን አመለካከት ስለነበራቸው ሲመጡላቸው ቀድመው እንዳውም ተቀበሉ። እነዛ ሲያስተምሩና ሲዝቱ የነበሩት ደግሞ ከጥላቶቻቸው መካከል ከአረቦቹ በመውጣት ብቻ እንደገና አፈሩና እሱን ተመደገፍስ መቃወሙ ይሻለናል የነሱን ዘር ከሆነ ነብዩ አንፈልግም ብለው በማመጽ እውነቱን እያወቁ ወደ ክህደት እንደገና ገቡ። ይህም በማድረጋቸውም የአላህ እርግመት ይውረድባቸው አልኩኝ ይላል። ቢሰመሽተረው ቢሂ አንፉሰሁም እና እነዚህ አለል ኪታቦች ወይም አይሁዶች ነፍሶቻቸውን የለወጡባቸው ዋጋዎች ምንኛ ከፉ ይላል። አንየክፍሩ ይህ ነፍሳቸውን የሸጡበት ወይም የለወጡበት ዋጋ ክህደት ነውና ነፍስን እንግዲህ ኢማንን ይዛ እንድትሄድና ለጀነት እንድትበቃ ማድረግ ሲገባ እነሱ ግን ነፍሳቸውን በኩፍር በመለወጥ ለጀሃነም ተዘጋጁ ይላል። እና ይሄ ነፍሳቸውን የሸጡበት ዋጋ ኩፍር ነውና ለጀሃነም የሚያበቃው ክህደት ምንኛ የከፋ ዋጋ ነው ይላል። እና የካዱት በምንድን ነው ቢባል ቢማ አንዘለላህ አላህ ባወረደው መመሪያ በቁርአን በቁርአን መካዲን አምኖ ጀነት ከማገኘት መረጡት ማለት ነው። እና በዚህ ሰበብ ደግሞ አላህ ሱብሃነሁ ወተዓላ እነሱን ረገማቸው። የካዱትስ ደግሞ ለምንድን ነው ቢባል በግየን ሐሰደን ለነብዩላህ መሐመድ አለይሂ ሰላቱ ወሰለም ነብዩ ትክክለኛ መሆኑን አክተው ሳይሆን በመቀኝነት ታፍነው ነው እንዴት ታረብ ለተመረጠ ነብይ እኛ እንደገና እናጎበድዳለን ብለው ነብዩ ይሄን ማረግ ለምን አገኘ ብለው በመመቅኘት ብቻ እንጂ በሌላ ሰበብ አይደለም የካዱትም። እውነተኝነቱ ተጠራጥረውት ወይም ደግሞ የተወረደው መመሪያ ከአላህ መሆኑን አጥተው ሳይሆን እንዴት በአረቦች በኩል መጣ የሚለው ምቀኝነት ብቻ ነው ለዚህ ያበቃቸው ይላል። እና ምቀኝነቱ ለምንድነው? አዩነዚለላህ ሚን ፈድሊሂ አላ መን የሻው ሚን ኢባዲሂ ከባሮቹ መካከል እሱ በመረጠውና በፈቀደው ሰው አማካይነት የወህይ ጸጋውን ማውረዱ አስቀይሟቸውና ይሄ አንገብግቧቸው ነው ለመቀበል ፈቃደኛ ሳይሆኑ የቀሩት። እስካሁን ከነሱ መካከል ብዙ ነብዮች ትምህርት እንደመቆየት አረቦችም ደግሞ ያጎቶቻቸው ልጆች ናቸውና እነሱም ተራ ይድረሳቸው ብዬ በመጨረሻ ከነሱ ብመርጥ ለምን እንደጀመረ በእኛው በእስራኤሎቹ መጨረስ ነበረበት እንጂ የመጨረሻውን እድል አሳልፎ ለአረብ ሰጠ በማለት ከባሮች መካከል አንዲት ሰው በዚህ ታላቅ ማዕረግና ጸጋ መምረጤ አስቀይሟቸውና ተመቅኝተውት ነው ሊክዱ የቻሉት ነው የሚለው። ፈባኡ ቢገዶቢን አላ ገዶቢን እና ካሁን ቀደም የተለያዩ ጥፋቶችና ወንጀሎችን ሲፈጽሙ በመቆየታቸው ተቀይሚያቸውና ተቆጥቸባቸው ነበረ። አሁን ደግሞ የመጨረሻውን ነቢይ በመካድና በማስተባበላቸው እንደገና በቁጣ ላይ ቁጣ ደርበው ተመለሱ። ያው የኔን ቁጣ ሸመቱ ማለት ነው። ወልልካፊሪን አዛቡ ሙሂን እና በዚህ መልክ እንግዲህ ለካዱት ወገኖች በመጡ ዓለም እጅግ አዋራጅ የሆነ ቅጣት እንደሚጠብቃቸው ነው በማለት ዛተባቸው ማለት ነው። ወኢዛ ቂለ ለሁም አሚኑ ቢማ አንዘለላህ እና እንዲህ አይነቶቹ አውቆጠፎችና ምቀኞች ታዲያ አላህ በነቢዩ በኩል ባወረደው መመሪያ እመኑ እንጂ ተብለው በሚጠየቁበት ጊዜ መልስ ሲሰጡ ቃሉ ኑሚኑ ቢማ ኡንዚለ አለይና በእኛ ላይ በተወረደው እናምናለን፣ ያው በተውራት እናምናለን ማለታቸው ነው። ከዛ በላይ እኛ ማንንም ተቀበሉና እመኑ ልትሉን አንፈልግም በማለት ቁርፊያቸውን ይገልጻሉ ማለት ነው። ወይፍሩነ ቢማ ወራአሁ በእኛ ላይ ብቻ በተወረደው እናምናለን ሲሉ ከዛ መለስ ባለው በሌላ ቋንቋና በሌላ ዜጋ በመጣው ነቢይ እና ኪታብ አናምንም ማለታቸው ነው። ወወል ሐቁ ሙሰድቀን ሊማ ማአሁም በሌሎቹ ወገኖች በኩል የተላከው ነቢይና የተወረደው ኪታብ እውሸት ቢሆን ኑሮ ቢክዱትም ባልከፋ ነበር፣ ግን የማያጠራጥር ቁልጭ ያለ እውነት መሆኑ እየታወቀና እየተረጋገጠም በእኛ ቋንቋና በእኛ ወገን የወረደውን እንጂ ከዛ ውጭ ያለውን ነገር አንፈልግም በማለት ሲክዱ ይታያሉ አለ። ቁል ፈሊመ ተቅቱሉነ አንቢያ አላህ ሚን ቀብሉ ኢን ኩንቱም ሙእሚኒን ታዲያ እንደምትሉት አማኞች ከሆናችሁ በተውራትስ ያመነ ሰው ተውራት ነቢይ እንድትገሉ ይፈቅዳል እንዴ? የአላህን ነቢዮች ታዲያ ለምንድን ነው እየገደላችሁ የመጣችሁት? የቁርአንንና የሙሐመድን ነገር ግደለም የእናንተ ወገንና ቋንቋ ባለመሆኑ ተዋችሁት፣ ግን በእኛ በወረደው በኩል እናምናለን ትላላችሁ። እሱን የምታምኑ ከሆነ በእናንተ በኩል ከወረዱት ኪታቦች ማንኛው ኪታብ ነው ነቢይ ግደሉ የፈቀደላችሁ? አማኞች ብትሆኑ ኑሮ መች ነቢይ ትገሉ ነበር? ስለዚህ የካዳችሁት አሁን ሳይሆን ቀደም ብላችሁ በተውራትም ጭምር ነው። ተውራትንም እናንተ የምትፈልጓትን አንዳንድ ነጥብ ነው እንጂ ሙሉ በሙሉ አልተቀበላችሁም። ብትቀበሉማ ኑሮ ተውራትም ሌላው ሌላው ወንጀል አልበቃ ብሎ ነቢይ እንድትገሉ አልፈቀደላችሁም ነበረና ታዲያ ከምኑ ላይ ነው የእናንተ አማኝነት ብለህ ጠይቃቸው ነው የምለው። ወለቀድ ጃአኩም ሙሳ ቢልበይናት ቱመ ተኸዘቱም ልዑጅለ ሚን ባዕድህ ወአንቱም ዛሊሙን وإذ أخذنا ميثاقكم ورفعنا فوقكم الطور خذوا ما آتيناكم بقوة واسمعوا قالوا سمعنا وعصينا وأشربوا في قلوبهم العجل بكفرهم قل بئس ما يأمركم به إيمانكم إن كنتم مؤمنين ولقد جاءكم موسى بالبينات والله بإرقيت نبي الله موسى نبي مهونون يمير رجاجت ويهونو قلت ما ترجعكم يزولاتكم التنبر ወይም በሌላ አባባል ሙዕጂዛዎችን ተአምሮችን ማለት ነው። አንድ ሰው በግል ጥረቱ ሊሰራቸውና ሊያደርጋቸው የማይችሉ አላህ ሱብሃነሁ ወተዓላ በቀጥታ የሰጠው የሆነ ልዩ ልዩ ሙዕጂዛዎችን ነበር ይዞ የመጣው ማለት ነው። ያው በሌላው ሱራ በተደጋጋሚ እንደሚገለጸው ብትራቸው ላብ ይሆንላቸው ነበር፣ እጃቸው እንደ ኤሌክትሪክ ይበራ ነበር፣ ሌሎችም ሙዕጂዛዎች ነበሯቸው ማለት ነው። እና ይሄንን የመሰለ እንግዲህ ነብይ መጥቶ እሱን እንኳን ቢሆን ተቀብለነው አልፍጥሩ አቀባበላችሁ በቂና አመርቂ አልነበረም ይላል። ለምን ተመተከስሙ ለኢጅላ ምን ባዲ እሱም ቢሆን አንድ ቀን ባጋጣሚ ታጠገባችሁ ለስራ ጉዳይ ወደ ጥሩ ስናጠረቸው ሲመጣ ጊዜ ልክ እሱ ተናንተ እንደተለየ ብዙ ሳትቆዩ ወዳውኑ በወይፈን ምስል የተዘጋጀውን ጣዖት እንደ ጌታ አድርጋችሁ ይዛችኋል። ወአንቱም ዛሊሙን እና በዚህና ይሄን በመሰለው አድራጎታችሁ እናንተ ግፈኞችና በደለኞች መሆናችሁ ተረጋግጦባችኋል ይላል። እንግዲህ በኒ እስራኤሎች ከማንኛውም ጊዜ በተሻለ መልኩ አምነዋልና ነብይ ደግፈዋል ተብሎ የሚነገርላቸው በሙሳ ጊዜ ነው ማለት ነው። በዛ ጊዜም ታዳ ልክ ካውሪና ከእንሰሳ ያልተሻለ ሰው ሆነው ነው ያሉት። አንድ ሰው እንግዲህ እንሰሳዎችን በመጠበቅ ላይ ተሰማርቶ በአካባቢ እህል እንዳይበሉበት ወይም በእነሱ ላይ አደጋ እንዳይደርስ አውሬ እንዳያጠቃቸው ነቅቶና ተግቶ በተከታተለ ቁጥር በሰላም አውሎ ያስገባል። ግን በአንድ አጋጣሚ ትንሽ የተወሰነች አፍታ ታጠገባቸው ዞር ያለ እንደሆነ ወይ በራሳቸው ላይ አደጋ ወይም በሌላ አዝመራ ላይ ችግር ያደርሳሉ እንሰሳዎች ማለት ነው። አሁንም እስራኤሎች እንግዲህ በጣም በተሻለ ሁኔታ አምነዋል በተባሉበት ሰዓት እንኳን ነብዩላህ ሙሳ ለተወሰኑ ቀናት ወደ ጥሩ ሲና ሄደው ተውራትን ለመቀበል ቢሄዱ እዛ ሰሚመጡላቸው አልችል ብለው እንደገና ከገዛ ጌጣጌጣቸው የተሰራውን ወርቅ በወይፈን ምስል ማከላቸው ደቅነው ሀዳ ኢላሁኩም ወኢላሁ ሙሳ በማለት ጣዖት አምልኮት በቀላሉ ሲዘፈቁ ተገኙ ማለት ነው። ታዲያ ሌላው ቀርቶ ይሄ ይበቃል የእናንተ ድክመትና በጣም አሳፋሪ ታሪክ ያላችሁ ለመሆኑ ማለት ነው። እና እንዲህ አይነቶቹ በደለኞችና ግፈኞች መሆናችሁ የተረሳ ይመስል ታዲያ እኛ ጥሩዎች ነን እንዳውም አላህ ከፈጠራቸው የሰው ልጆች ሁሉ ምርጦች ነን እያላችሁ ራሳችሁን ታጋንናላችሁና ሌሎችን ደግሞ ትንቃላችሁ። ከእናንተ የበለጠ አጥፊና ግፈኛ ከቶ የት አለ በላችሁ ማለት ነው። ወይዛ ፈዝና ሚታቀኩም ወዝሩ ኢዛ ፈዝና ሚታቀኩም እንደማለት ነው። አሁንም በእናንተ ላይ ጥብቅ የሆነ ቃል ኪዳን ያዝንባችሁ መሆናችንን አስታውሱ በላቸው። እና አላህ እንግዲህ ሱብሃነሁ ወተዓላ የላከላቸውን ነብዮች እንዲቀበሉና እንዲያከብሩ እንዲሁም ደግሞ የተሰጣቸውን መመሪያዎች በትክክል እንዲገለገሉባቸው ጥብቅ የሆነ አደራ ተነግሯቸው ነበር ማለት ነው። ወራፋና ፈውቀኩም ጡር ባንድ ወቅት ታዳ የተላከላችሁን መመሪያ አንቀበልም በማለትና በማመጣችሁ ሳፊያ ያን ኪታብ እንድትቀበሉ ለማስገደድ ጥሩሲና የተባለ ትልቅ ተራራ በከተማችሁ ላይ አንስተን ደቀነውና እንድትቀበሉ ጠየቅናችሁ። ሁዙ ማአተይናኩም ቢቁዋ በነብዩ አማካይነት ለመመሪያነት የሰጠናችሁንና የላክንላችሁን ኪታብ በንቃትና በትጋት ተቀበሉና ስራ ላይ አውሉት። ወስመዑ እና በሱ ውስጥ የሚነገረውንና የሚመከረውን